ይህ ክፍል 43 የሲራ ትምህርት ነው። ብስምላህ ረሕማን ራሒም። አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላም አላ አሽረፍ አልአንቢያኢ ወልሙርሰሊን ነቢይና ሙሐመድ ወአላ አሊሂ ወሰሓበቲሂ አጅማዒን። ውድ የፕሮግራማችን ተከታታዮች አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ባረከላሁ ፊኩም። በዛሬው ደርሳችን እንሻ አላህ እሁድ ዘመቻን በተመለከተ ካቆምንበት በመነሳት የተወሰኑ ርዕስቶችን ለመዳሰስ እንሞክራለን። እስትዕራዱል ጀሽ፣ የወታደሮቻቸው ፍተሻ ነቢዩ ሰለላሁ ዐለይሂ ወሰለም ማድረጋቸውን እናስቀድማለን። ወኢንደማ ወሰለ ኢላ መቃም ዩቃሉ ለሁ አሸይኻን፣ ሸይኻን የሚባል ቦታ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ሲደርሱ እስተዕረደ ጀይሸሁም፣ ወታደሮቻቸውን ያኒ አቅማቸውን ሁኔታቸውን ማየት ጀመሩ። በዚህም አንዳንድ ልጆች የሆኑትን ወይም በእድሜ ያልደረሱ ያሉትን በጦር ውስጥ የተቀላቀሉ አባላትን መመለስም ነቢዩ ሰለላሁ ዐለይሂ ወሰለም ጀመሩ፣ እየመለመሉ ማለት ነው። ፈረደ መን እስተስገረሁ ወለም የራሁ ሙጢቀን ልልቅታል፣ ትንሽ ናቸው ለዚህ ጦርነት ብቁ አይደሉም ያሉትን ነቢ ሰለላሁ ዐለይሂ ወሰለም መመለስ ጀመሩ። ወካነ ሚንሁም ከነዚህ ተመላሾች አብደላህ ብን ዑመር ብን አልኸጣብ ወኡሳመት ብኑ ዘይድ ወኡሰይድ ብኑ ዙህር ወዘይድ ብኑ ሳቢት ወዘይድ ብኑ አርቀም ወዑራበት ብኑ አውስ ወአምር ብኑ ሐዝም ወአቡ ሰዒድ አልኹድሪ ወዘይድ ብኑ ሓሪሳ አልአንሳሪ ወሰይድ ብኑ ሒባን። እነዚህ ሁሉ ተመልሷል የሚል ዘገባ አለ። ويذكر في هؤلاء البراء بن عازب، براء بن عازب تتكسوال كالنسوست، لكن حديثه في البخاري يدل على شهوده القتال قتال ذلك اليوم بأهود زمتش علي مساتفون دمو ببخاري زبقى زقبا تملكتوال. و أجاز رافع بن خريج وسمرة بن جندب على صغر سنهما، تنش بهنم رافعين النا سمورا نبي صلى الله عليه وسلم اندسا تفو فقلوا الله تعالى. وذلك أن الرافع بن خريج كان ماهرا في رماية النبل فأجازهم ነቢ ስለ ላ ሰለም በቀስት ውርወራ የተካነ ስለነበረ ምንም እንኳን እድሜው ትንሽ ቢሆንም ፈቀዱለት። በዚህን ጊዜ ፈቃለ ሰሙራ አነ አቅዋ ምን ራፊዕ አነ አስራዑሁ ፈለማ አክበረ ረሱሉ ላ ስለ ላ ሰለም ቢዛሊከ አመረሁማ አን የተሳረአ አማመሁ ፈተሳረአ ፈሳረአ ሰሙረተ ራፊዐን ፈአጃዘሁ አይደን። ምንድነው የተከሰተው? ነቢዩ ሰለላሁ ዐለይሂ ወሰለም ራፊዕን ሲፈቅዱለት እንዲሳተፍ ጓደኛው ሰሙራ መጣና ያ ረሱላላህ እኔ እኮ ከሱ የበለጥኩ ጠንካራ ነኝ አላቸው። ከራፊዕ የበለጠ ጠንካራ ነኝ እኔ፣ ሀታ ብንታገል እኔ አሸንፈዋለሁ አላቸው። ነቢዩም ሰለላሁ ዐለይሂ ወሰለም ከፊት ለፊታቸው እንዲታገሉ አደረጉ፣ ትግልም ያዙ። በዚህን ጊዜ አሸነፈው። ሲያሸንፈው ሰሙራ ሲያሸንፍ ነቢ ሰለላሁ ዐለይሂ ወሰለም ለሰሙራም ፈቀዱለትና ሁለቱም በጦርነቱ ላይ እንዲሳተፉ ተጋብዟል ማለት ነው። ምንም እንኳን እድሜያቸው ትንሽም ቢሆንም በዚህ ሰበብ ሁለቱም በጦርነት ላይ እንዲሳተፉ ተፈቅዶላቸዋል። እንግዲህ እነዚህ ሰሃቦች ስማቸው ከላይ ጠቀስናቸው እድሜያቸው ለጋ ነው ገና ነው አልደረሰም በሚል ነቢ ሰለላሁ ዐለይሂ ወሰለም መልሷቸዋል። ከዚህ የምንማረው ብዙ ነገር አለ። ለምሳሌ አብደላህ ብን ዑመር የዑመር ብን አልኸጣብ ልጅ ማለት ነው፣ ኡሳማ ብኑ ዘይድ፣ ኡሰይድ ብን ዙህር፣ ዘይድ ብኑ ሳቢት፣ ዘይድ ብን አርቀም፣ ኡራበት ብን አውስ፣ አምር ብኑ ሐዝም፣ አምር ብኑ ሐዝም እና አቡ ሰዒድ አልኹድሪ፣ ዘይድ ብኑ ሓሪስ አልአንሳሪ እና ሰዒድ ብን ሂባ። እነዚህ ሁሉ በራም እንደዚሁ በሌላ በኩል ቢጠቀስም ተዘገበ ተሳትፏል የሚል በተቀሰም ከተመለሱ ናቸው። እነዚህ ለጋ ወጣቶች በዚህ በጂሃድ ላይ እንሳተፋለን ብለው መምጣታቸው በዛን ጊዜ የነበረው ትውልድ ለጂሃድ ያለው አመለካከት በአላህ መንገድ ላይ መታገልና መስዋዕት መሆን ምን አይነት ያኒ እነሱ ዘንድ እንዴት እንደሚወደድ የሚያሳይ ነው ማለት ነው። ልጆች እንኳን ሳይቀሩ ለህይወታቸው የማይሳሱ መሆናቸውን የሚያመለክት ነው። ሐታ ነብዩ ሰለላሁ ዐለይሂ ወሰለም ሲመልሷቸው የእነዚህ ሁለቱ ራፊዕ ብን ኸዲጅ እና ሰምረት ብን ጁንዱብ ያሳዩት ክርክር ወይም የመሳተፍ ፍላጎትን ማየትም ይቻላል። ያኒ በተቃራኒ ነው። መመለሳቸው ደስ ሊላቸው ይገባ ነበር። ምክንያቱም ጦርነት የሚወደድ ነገር አይደለም። ከፍተኛ የሆነ መሸቃ ችግር የሚስተናገድበት ነው። መቆረጥ አለ፣ መገደል አለ፣ በርካታ ነገር ነው ያለው። ይሄን ሁሉ ያቃሉ እነዚህ ልጆች። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ሲመልሱ እንኳን አስቡት፣ መጥቶ እኔ እሱ በቀስት ወርወራ ከኔ የተሻለ ቢሆንም እኔ ደግሞ እኮ ከሱ የበለጠ ጠንካራ ነኝ፣ ብንታገል ጥለዋለሁ በማለት ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጥቶ እንድታገሉ ተፈቀደላቸው። ሲታይ ጣለው፣ ይሄም ሲሆን ፈቀዱለት ማለት ነው። እና ያኒ የነዚህ ትውልዶች ጥንካሬ ምን አይነት እንደሆነ ያኒ ከነብዩ ጋር መታገል ለጂሃድ መሄድ ፈጽሞ ወደ ኋላ መቅረስ ሳይሆን ቀዳሚ ሆኖ መገኘትን ነው ሁሉ ጊዜም የሚመርጡት ማለት ነው። ይሄንን ነው ከነሱ ሁሉ ጊዜ የምናየውና የምንታዘበው እንደዚሁም የምንማረው። ምናልባት አንድ ቀን እኛም ወኔ ኖሮን ለእንደዚህ አይነት ጉዳይ እንነሳሳ እንችላለን። ነገር ግን ሰው ጦር ሜዳ ብቻ ላይ አይደለም መስዋዕትነት የሚከፈለው። ባለበት ለዲን አልኢስላም ማንም ሰው ባለበት ቦታ ላይ በሚጠየቀው መልኩ ዲን አልኢስላም ከሱ የሚፈልገውን አስተዋጽኦ ማበርከት ይችላል። ይሄው እነዚህ ትውልዶች ህይወታቸውን ሰጥተው መስዋዕት አድርገው ህይወታችንን ካልሰጠን፣ አይናችን ካልጠፋ፣ ጆሮአችን ካልተቆረጠ፣ ሆዳችን በአላህ መንገድ ላይ ካልተቀደደ፣ እግራችን ካልተቆረጠ፣ ካልደማን እያሉ ህፃናቶች እንኳን ሳይቀሩ ቤተሰብ አንድ ቤተሰብ ሙሉ አባል ጭምር እስከሚወጣበት ድረስ የታየበት ነው እስላማዊው ተጋድሎ። አላህ ልቡን ይስጠን ለኛም። አልመቢቱ በይነ ኡሁድ ወልመዲና፣ በመዲናና ኡሁድ መካከል ያለውን የነብዩ ሰለላሁ ዐለይሂ ወሰለም አዳር እንመልከት። وفي هذا المكان ادركهم المساء فصلى المغرب ثم صلى العشاء وبات هناك واختار 50 رجلا لحراسة المعسكر يتجولون حوله وكان قائدهم محمد بن مسلمة الأنصاري بطل سرية قاب بن الأشرف وتولى زكوان بن عبد القيس حراسة النبي صلى الله عليه وسلم خاصة زيبوتالي مالت يعني الشيخان مبالو بوتالي مالنو ከላይ ያለነው ጦራቸውን የፈተሹበት ቦታ ላይ መሸባቸውና መግሪብና እሻን እዛው ሰገዱ፣ እዛው ለማደር ተገደዱ። የጦር ሰፈሩን እየተዘዋወሩ ጥበቃ እንዲያደርጉ 50 የሆኑ ጠንካራ ጀግኖችን መርጠው በዚህ ሁኔታ በዚህ ግዳጅ ላይ አሰማሩ። ለዚህም መሪ ያደረጉት መሐመድ ኢብኑ መስለማ አልአንሳሪ አንሳሪውን የአንሳሩን መሐመድ ኢብኑ መስለማ ነበር። محمد بن مسلمة يعني كزوفيت كعب بن أشرف بمقدل لاي يتساتف جغنا نبر. زكوان بن عبد القيس النبي صلى الله عليه وسلم يقل تباكي اندي هون النا إذن كان السودمو هين هلا في النت اندي وطا بمدرك بمدرك هين ليلتون إزا ياسال لفالو. كزيبو على من دنو عند كستت دمو تكسده السو من دنو تمرد عبد الله بن أبي وأصحابه. የአብድ አላህ ኢብኑ ኡበይ እና የባልደረቦቹ ክህደት መፈጸም ያኒ አፈነገጡ። وقبل طلوع الفجر بقليل ادلج حتى اذا كان بالشوط صلى الفجر وكان بمقربه بمقربه جدا من العدو بمقربه جدا من الأدوي فقد كان يراهم ويرونه ነቢዩ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ሆነው ጥላትንም ይመለከታሉ ጥላትም እነሱን ይመለከታል በዚህ አይነት ሁኔታ ውስጥ ይያሉ ነበር ይህ ክስተት የተከሰተው ማለት ነው وهناك تمرد عبد الله بن ابي المنافق تاواقيو منافق عبد الله بن ابي افنغطى يت زي وساني بوتا لا يمرن نو فانسحب بنحو 3 عسكر 300 مقاتل 300 تواغيوچن يزو يعني قائلا ما ندري አለሙ አለም ነቅቱል አንፉሰና ያኒ ራሳችንን እንገላለን አናውቅም ያኒ በሚል ወታደሮቹን የሱን ተከታዮች ይዞ ከዚህ መንገድ ራሱን አፈገፈገ ራሳችንን ለሞት ለምን እንደምናጋልጥ ያኒ እንደምንዳርግ አናውቅም በሚል ሆጃ ማለት ነው ወታደሩን አንድ ሶስተኛ ወይም 300 ተከታዮችን ይዞ ለመመለስ ይወስናል ምክንያት ያደረገው ነብዩ ሰለላሁ ዐለይሂ ወሰለም የርሱን ሐሳብ ትቶ የሌሎችን አስተያየት ስለተቀበሉ ነው የምልም ምክንያት ተደርጓል የትኛው ምክንያት ከዚህ በፊት ነብዩ ሰለላሁ ዐለይሂ ወሰለም መጅሊስ ኢስቲሻሪ ባደረጉበት ጊዜ መዲና ላይ ሆነን እንዋጋለን ብለው ነበር ከመዲና አንወጣም እዚው መሽገን ወንዶች ጫፍ ባርባሩላን ይዘን ሴቶች ደግሞ ከጣራ ላይ ሆነው ቤት ላይ እንዲዋጉ ብለው ሐሳብ ሲያቀርቡ በቀዳሚነት በጉዳዩ የተስማማ የነበረው ማን ነበር? ይሄ አብደላህ ኢብኑ ኡበይ ነበር። የተስማማውም ባለፈው እንዳየነው ራሱን ለመደበቅና ከጦርነቱ ራሱን ለማሸሽ በቀላሉ እንዲረዳው ፈልጎ እንጂ ለጦርነቱ ጠቃሚ ነው ብሎ አይደለም። ሙናፊቅ ነው እነሱ። ولا شك ان سبب هذه الانذال لم يكن هو ما اباده هذا المنافق من رفض رسول الله صلى الله عليه وسلم رايه والا لم يكن لسيره مع الجيش النبوي الى هذا المكان معنا مكنياته ايه اندال هنا يتوقعال مكنياتهم يي بيون نورو اسكاون درس تغوزو اسكزي درس بالمتا نبر كنبيو وتادروش قال معناه ولو كان هذا هو السبب لانعزل عن الجيش منذ بدايه السير سيره غزوهم كما جمروا بفيت ازو تغنطلو مقرات يشن نبر من بيون نورو مكنياتو النبي صلى الله عليه وسلم حساب ودق مدرج بيون نورو معناه بل كان هدفه الرئيسي من هذا التمرد غيرن كزي افنغاچنته ينبروا لزي افنغاچنته የነበረው ትልቁ ምክንያት ምንድነው? في ذلك الظروف الدقيق ان يحدث بالبلبله والاضطراب في جيش المسلمين على مرء ومسمع من عدوهم حتى ينهاذوا عامه الجيش عن النبي صلى الله عليه وسلم وتناهر معنوياته من يبقى معهم ምንድነው ታዲያ? ይሄ ሰው ይፈልገው በዚህ ጦሩ ማዶና ለማዶ በሚተያየበት ሁኔታ ጥላት የሚሆነውን ነገር በአይኑ በሚያይበት በጆሮው በሚሰማበት ሁኔታ ላይ ያብደላ ኢብኑ ኡበይ ይሄን መፈለግ ምንድነው ነው ዋናው አላማው? አላማው የነበረው በዚህ አስቸጋሪና ወሳኝ ወቅት ላይ ወይም ሰዓት ላይ በነብዩ ወታደር መካከል ያኒ ችግር እንዲፈጠር ነው። ጦሩ እንዲያቅማማ ሞራሉ እንዲነካ በሙስሊሙ ወታደር መካከል ይሄ አይነት እንዲፈጠርና ያኒ ነብዩ ዘንድም የሚቀሩ ሰዎችም እንደዚሁ ያኒ የዋለሉ እንዲሆኑ ለማድረግ ነበር አላማው ማለት ነው። በእነማ የተሸጃ አለው ጦሩ ደግሞ እዛ ጋ ማዶ ላይ ጥላት ጦር በሴቶች ዳንስ ጭፈራ በተለያዩ ነገራቶች ያኒ ኃይሉን ያብረታ ባለበት ሁኔታ ላይ ይሄ ሰውዬ የሙስሊሙ ጦር እንዲዳከም ይሄን ሴራ ፈልጎ ነው ይሄን ያደረገው ማለት ነው። ወታሉ ህመተه لرؤيه هذه المنظر فيكون ذلك اسرع الى القضاء على النبي صلى الله عليه وسلم واصحابه المخلصين ويسيح بعد ذلك الجو لعوده الى هذا المنافق واصحابه نجركن ይሄ ሰውዬ በዚህ መልኩ በነብዩ ሰለላሁ ዐለይሂ ወሰለም ላይ ከፍተኛ አደጋ እንዲደርስ በየጠላት ጦር የበላይነቱን እንዲያረጋግጥ የሙስሊሙ ጦር ደግሞ ያኒ በአንድነት ተሰልፎ በወኔ ከነብዩ ጎን ቆሞ እንዳይዋጋና እንዲሸነፍ መልሶ ለሌላ ነገርም እንዳይነሳሳ እንዲሆን ጠላት በደንብ አድርጎ እንዲመታና እጅ እንዲያሰጥ እድል እንዲመቻችላቸው ፈልጎ ነበር። አንድ ጦሩን ቁጥሩን ሲቀንስ ይሄኛውን ብቻ ማሰቡ አይደለም፣ በሌላም በኩል ደግሞ እንደዚሁ የጦሩ ማዕነውያት የቀረውም ጦር ማዕነውያቱ ይወርቃልና ማለት ነው። ለዚህ ነበር እሱ ይሄን ሐሳብ ያቀረበው። ነገር ግን አላህ ሱብሃነሁ ወተዓላ ያኒ እነሱን ሴራ ያውቃል። ሐሳቡ ሲሳካለት ተቃርቦ ነበር። ነገር ግን ከአውስ ጎሳ በኑ ሐሪሶችና ከኸዝረጅ ጎሳ በኑ ሰለማዎች ወደ ኋላ ለመመለስ አስበው ነበር ከሱ ጋር። አላህ ግን አጸናቸው። አላህ ይሄን በማስመልከትም አንቀጽ አወረደ። ነገር ግን መጀመሪያ አክባቢ ላይ ይሄ ሐሳቡ ያኒ ለጥቂት ሊሳካለት ነበር ማለት ነው። الله سبحانه وتعالى يسون سيرا لما اكشف من على يقول الله عز وجل إذ همت طائفتان منكم أن تفشلا والله وليهما وعلى الله فليتوكل المؤمنون. الله سبحانه وتعالى كنا انت مهكل هلت وغنوش بفرحت ودهالا መመለስ ባሰቡም ጊዜ የሆነውን አስተውስ። አላህ ረዳታቸው ነው፣ አማኞች በአላህ ብቻ ይመኩ የሚል በሱረቱ አሊ ኢምራን 122 ላይ ይሄን ያስተላልፍላቸዋል። وحاول عبد الله بن حرام عبد الله بن حرام مكره من الله سبحانه وتعالى ይሄን የሙናፊቆች ሴራ በዚህ አንቀጽ ሲያከሽፍ ጃብር ኢብኑ አብደላ አባት አብደላ ኢብኑ ሐራም ለሙናፊቆች በዚህ አስቸጋሪ ጊዜ ውስጥ ማለት ነው ሐላፊነታቸውን ለማስተዋወስ ሞከረ። እንዲመለሱ አግባባቸው፣ እየተከተለ ወቀሳቸው። በአላህ መንገድ ተዋጉ ወይም ተከላከሉ በማለትም የራሱን መልእክት አስተላለፈላቸው። ነገር ግን ፍቃደኛ አልሆኑ። ውጊያ እንደሚኖር ብናውቅ ኖሮ አንመለስም ነበር እያሉ እንደውም እያፌዙ የአላህ ትእዛዝን ጥሰው ወደ ኋላ ተመለሱ። ይሄ ሰው ከዛ ተናዶ የአላህ ጥላቶች ናቸው፣ አላህ ያርቃችሁ፣ ነብዩንም ከናንተ እገዛ ያብቃቃችኋል በማለት ተመለሰ። እነዚህ ሙናፊቆች አስመልክቶ አላህ Subhanahu Wa Ta'ala በርካታ የቁርአን አንቀጾችን አወርዶላቸዋል። በሌላ በኩልም እነዚህ ሰዎች እንግዲህ ይሄ እንኳን ተብሎ አልተጠቀሙም፣ ሊመለሱ አልቻሉም ቢመከሩም። وفي هؤلاء المنافقين يقول الله تعالى وليعلم الذين نافقوا وقيل لهم تعالوا قاتلوا في سبيل الله او ادفعوا قالوا لو نعلم قتالا لاتبعناكم هم للكفر يومئذ اقرب منهم للايمان يقولون بافواههم ما ليس في قلوبهم والله اعلم بما يكتمون. الله سبحانه وتعالى بسورة آل عمران 161 ላይ ምንድነው መልሶ ስለነዚህ ሰዎች የገለጸው? እኚህ የጃብር ኢብኑ አብደላህ አባት አብደላህ ኢብኑ ሐራም የተናገሩት ንግግር ቁርአን አወሳው። ወሊያዕለም الذين نافقوا وقيل لهم تعالوا قاتلوا في سبيل الله አብደላህ ኢብኑ ሐራም ይሄን ብሏቸው ነበር። ሙናፊቃንም ለመፈታተን ይከሱት ዘንድ ፈቀዱ ወይም እነርሱም ሙናፊቃን ኑ በአላህ መንገድ ተዋጉ ወይም ቢያንስ ተከላከሉ ያኒ ሀገራችሁን ከጥቃት ተከላከሉ በተባሉ ጊዜ ምንድነው ያሉት ውጊያ መኖሩን ብናውቅ ኖሮ በእርግጥም እንከተላችሁ ነበር አሉ ይሄንን ነበር አብዱላህ ኢብኑ ሐራም የመለሱት እነርሱ ያን ጊዜ ለአላህ ሱብሃነሁ ወተዓላ ከእምነት ይልቅ ለክህደት የቀረቡ ነበሩ ይላል ልቦናዎቻቸው ውስጥ የለለውን በአፎቻቸው ተናገሩ አላህ ልባቸው ውስጥ የደበቁትን ምስጢር ከማንም ይበልጥ አዋቂ ነው ይላል አላህ ሱብሃነሁ ወተዓላ በዚህ የቁርአን አንቀጽ አጋለጣቸው ምንም እንኳን እነሱ በመላሳቸው የለለን ነገር ቢናገሩም ይሄ ነገር ግን ከእነታ የራቀ መሆኑን አላህ ሱብሃነሁ ወተዓላ እየነገራቸው ነው ምክንያቱም የሙናፊቆች ባህሪ ሁሉ ጊዜም ያኒ ያለውን ነገር ሳይሆን የለለውን ነገር ነው የምናገሩት በውስጣቸው የለለን ነገር ነው የምናገሩት በውስጣቸው የለለን ነገር ነው የምናገሩት ምላሳቸው ሌላ ነገር ልባቸው ሌላ ነገር ነው የሚያስበው አላህ ሱብሃነሁ ወተዓላ ከሙእሚኖች ጋር ነው ሁሉ ጊዜም ይሄ አጋጣሚ እንደው ሙናፊቆችን የለየ ጉዳይ ነው የሚገርመው ሁሉም አንድ ተመሳስሎ ነው የሚኖረው በሌላ ጊዜ ልክ የሆነ የትግል እንቅስቃሴ ሲጀመር አሁንም ቢሆን እንደዛ ቆኖ አሁንም ቢሆን ለእስላም የሆነ ነገር እናድርግ ሲባል ሙናፊቆች ይዛሃር ይሆናሉ በቃ ድሮ ሂጃባቸውን ለብሰው ኮፍያቸውን አድርገው መሐመድ ከደጃ ተብለው ይቀመጣሉ ማንም አቃቸውማ በሰላም ጊዜ ሁሉም ሰላም ነው በሆነ ስራ ጊዜ ግን ይለያሉ እነሱ ልባቸው ንጹህ አይደለም እስላም መስሎ መኖር እንጂ እስልምናን አይኖሩበትም እነሱ በቃ የሆነ ጊዜ ችግር ለመፍጠር የሚንቀሳቀሱት ደፋ ቀና የሚሉት እነሱ ናቸው መቼ አንድ ነገር ሲጀመር የሆነ ስራ ሲጀመር የሆነ እንቅስቃሴ የሆነ ትግል ሲጀመር ታያቸዋለ ምን እንደሚያደርጉ ማለት ነው በቂየቱል ጀይሽ الاسلامي الى احد ቅሪ ወታደር ወደ احد መጓዙን እንመልከት يزي سو وبعد هذا التمرد والانسحاب قام النبي صلى الله عليه وسلم ببقية الجيش وهم 700 مقاتل ليواصل سيره نحو العدو من ابن كان عبد الله والدربوچون يزو بيملسم نبي عنده كتنسى ايملسم بلا النبي صلى الله عليه وسلم عنده طروراون كلبسه نبي ودهوالا ايملسم بلا ቀሪ 700 ወታደሮቻቸውን ይዘው ጥላትን ለመጋፈጥ ወደ ኡሁድ ሜዳ አቀኑ አላቋረጡም መሄዳቸውን وكان معسكر المشركين يحول بينه وبين احد في مناطق يا مشركوች يسفرበት ቦታ ጥላት يسفرበት ቦታ ማለት ነው ነብይ ሰለላሁ ዐለይሂ ወሰለም ምን አደረጉ ያን ቦታ ስራውት ይዘው እነዚህ ስራውታቸውን ይዘው እነሱ ያዙትን ቦታዎች ሸፍኖ በራሳቸውና በእሁድ ጋራ መካከል ሰፍሯል በጥላት አጠገብ የሚያሳልፍ አጭር መንገድ የሚመርጥ ሰው ፈለጉ ነብይ ሰለላሁ ዐለይሂ ወሰለም አቡል ኸይሰም የተባለ እኔ እመራለሁ አላቸውና ይዟቸው ጉዞ ቀጠለ ወደ ምዕራብ በኩል ትቶ በበኒ ሐሪስ ድንጋማ ቀየና እርሻ በኩል ወደ ኡሁድ የሚያደርስ አጭር መንገድ መረጠ። ሰራዊቱ ይህን መንገድ ይዞ በሙረብ ቢን ቀይዝ የአትክልት ቦታ አቋርጦ አለፈ። ይህ ሰውዬ የአትክልቱ ባለቤት ሙረብ አይነ ስውር ሙናፊቅ ነበርና የሰራዊቱን ኮቴ ሲሰማ አፈር እየበተነባቸው እውነተኛ የአላህ መልእክተኛ ከሆንክ ከአትክልት ቦታዬ እንድትገባ አላህ አይፈቅድልህም ነበር እያለ ነቢዩ ሰለላሁ ዐለይሂ ወሰለም ያወራ ነበር። ይህን ንግግር ስናገር ሊገሉት ነበር ባልደረቦች። ነቢዩ ሰለላሁ ዐለይሂ ወሰለም ተውት፣ ይህ ሰውዬ ልክ እንደ አይኑ ልቦናውም ታውረዋል አሉ። ረሱል ሰለላሁ ዐለይሂ ወሰለም ከኡሁድ ጋር አጠገብ ሲደርሱ እዛ ቦታ ላይ እንደደረሱ ፊታቸውን ወደ መዲና አቅጣጫ አዙረው ጀርባቸውን ደግሞ ለኡሁድ ተራራ ሰጥተው ያን ቦታ ያዙ። ሙስሊሞች በዚህ ቦታ ላይ ሲያርፉ ሙሽሪኮቹ ደግሞ በእነሱና መዲና መካከል ይሆናሉ ማለት ነው። በእነሱና መዲና መካከል ይሆናሉ የእነሱ አቀማመጥ። እንግዲህ ይሄ ቦታ ለሙስሊሙ ጦር በጣም ወሳኝ ነበረ። 700 ወታደሮቻቸውን ይዘው ነብዩ ሰለላሁ ዐለይሂ ወሰለም ተቃረቡ ወደዚህ ቦታ ላይ። ምንም ቁጥራቸው ያኒ ትንሽ ቢሆንም የወጡለትን ዓላማ ግን ለማሳካት ቆርጠው ተነስተዋል። ስለዚህ ቦታ አያያዝ ላይ ስልት ያስፈልጋልና አሁን እነሱ ጀርባቸውን ለኡሁድ ተራራ ሲሰጡ ፊታቸውን ለጠላት ይሰጣሉ። ጠላት ደግሞ በእነሱና በመዲና መካከል ይሆናል ማለት ነው። የጠላት ጦር በእነርሱና በመዲና መካከል ይሆናል። ይህ ቦታ በጣም ወሳኝ ቦታ ነው። ከዚህ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ወታደሮቻቸውን አሁንም ቦታ ቦታ ማስያዝ ይጀምራሉ። የጦርነት ጊዜው በመቃረብ ላይ ይገኛል። ጠላት ተቀራርበዋል። እነዛም ከመካ ያን ያክል ረዥም ጉዞ አድርገው መዲና መጥተው ሰፍረዋል። የሙስሊሙ ወታደርም ተንቀሳቅሶ ጠላት ወዳለበት ቦታ ላይ ተቃርቦ አሁን እንግዲህ ፊት ለፊት እየተያዩ ነው። ሙስሊምና ሙስሊም ያልሆኑት ወይም ደግሞ በምላሳቸው የሰለሙት እና በልባቸው የሰለሙ አካላትም ተለያይተው ሙናፊቆች ወደ ቤታቸው ተመልሷል። ትክክለኛ ምእመናን ደግሞ ወደ ጦር ግንባሩ ተንቀሳቅሷል። ከዚህ በኋላ ምንድን ነው ሊሆን የሚችለው? بإذن الله تعالى በክፍል 44 ትምህርታችን እንመለስበታለን። وبالله التوفيق والسلام عليكم ورحمة الله وبركاته.